ربع جمرنا سورة البقرة في قرآن تفسير الله مسازة نجا وآية درس دبتنا إن شاء الله زاري الله فقالك هنا كقطر سلسة جمر جمو الله اسكا قرر لن كذي درس يلون إن الملكة لن قرآن يزاك شون دمنا توش قرآن شون كفتو هارد كوبيون ويسوفت كوبيون ማቲዙ ደሞ ተኩራት ሰጣችሁ ከልብ ተከታተሉ አላህ ተጠቃሚ ያድርገን አቡ ፍርደስ ተራለ ዛሬ ማሽና ከቁጥር 60 ሱረቱ በቀራ እንጀምራለን ተፈደል ወንድማችን አዑዙ ቢላሂ ሚነሽ ሸይጣኒ ወጂም بسم الله الرحمن الرحيم وإذ استسقى موسى لقومه فقلنا اضرب بعصاك الحجر فانفجرت منه اثنتا عشرة عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين وإذ قلتم يا موسى لن نصبر على طعام واحد فادع لنا ربك يخرج لنا مما تنبت الأرض من بقلها وقثائها من بقلها وكفائها وكومها وعدسها وبصلها قال أتستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب فباءوا بغضب من الله ذلك بأنهم كانوا يكفرون بآيات الله ويقتلون النبيين بغير الحق ذلك بما عصوا وكانوا يعتدون أستاذ رمست كارلو جوتنا وطبن كتزقاجو مايك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذ استسقى موسى لقومه موسى لو قنوتشو زناب يلمن قزي ينبرون أستوس فقلنا كزام من يأل يضرب بعصاك الحجر በዘንግህ ድንጋዩን መታዋል ነው فانفجرت منه 12 عينا 12 ምንጮች ከድንጋው ላይ ፈለቁ قد علم كل اناس ሁሉም ሰው በትክክል አወቁ مشربهم መጠጫ ቦታቸውን ከዚያም ኩሉ ተመገቡ ወሽረቡ ጠጡም ምን ርዝቅላህ ከአላህ ሲሳይ ወላ ተዕተው ፊ ልአርድ በምድር ላይ አትንቀሳቀሱ ሙፍሲዲን የምታበላሹ ሆናችሁ አልኖ ይላል። ወኢድ ቁልቱም ያ ሙሳ ሙሳ ሆይ ባላችሁ ጊዜም የነበረውን አስታውሱ لن نصبر على طعام واحد باند اينت مغب لاي فتصمو ان نتاغسم فادع لنا ربك كيتاهن لمن اللن يخرج لنا مما تنبت الارض مدر كم متابقلو كله ياوطالن من بقلها كاتكنتوچوا ويم بوقاياوچوا وكسائها كدباوا ويمك هبهب وفومها كنت شنكرتوا وعدسها كمسروا وبصلها كنت شنكرتوا ያውጣልን አሉ። قال اتستبدلون الذي هو ادنى እርሱ ዝቅተኛ የሆነውን ትለውጣላችሁን بالذي هو خير እርሱ በላጭ በሆነው ነገር ፋንታ እህብጡ ምስራን የትኛውንም ከተማ ግቡበትና ወረዱ فان لكم ما سالتم ለእናንተ በዚያ ቦታ የጠየቃችሁት ሁሉ አለላችሁ وضربت عليهم الذله ውርደትም ተመታችባቸው ማለትም ታተመችባቸው والمسكنه دهنت وباءوا بغضب من الله كالله بهن قطام تملسوا ذلك بانهم كانوا يكفرون بايات الله يا يهونو دغمو انرسو بالله اناقصوچ يكدو سلنبرنا ويقتلون النبيين نبيوچن ميغلو سلنبرنو بغير حق يا لا اقباب التغبي سايحون ذلك يا دمو يهونو بما عصوا بما مصاچونا وكانوا يعتدون دنبر على فيوچ سلنبرو በዛ ሰበብ የመጣ ነው ይላል። ካለፉት አያዎች ጋራ እነዚህ አያዎች በቀጣ ተያያዥነት አላቸው። ምክንያቱም ባለፉት አያዎች መካከል ካነበብናቸው አንዱ አላህ Subhanahu Wa Ta'ala በበኒ እስራኤል ላይ መንና ሰልዋ የተሰኘ የምግብ አይነት ለግሶ እንደነበረ አይተናል። وظللنا عليكم الغمام وانزلنا عليكم المن والسلوى كلوا من طيبات ما رزقناكم متلاياس يفلغو يمكتلاچو دامنا لاكلاچو بزي قاتلو برها وسط مغب سيفلغ يتزغاج مغب مننا سلوى يتباله متى يغدلو من نبره كبلوا بتطات ايقرمنا من تطاو نغرا يعني الله سبحانه وتعالى بنبي الله موسى دعاء مسرت ለዚህኛውም መልስ ሰጣቸው ማለት ወኢዲ ስተስቃ ማለት ወዝክሩ ኒዕመቲ عليكم ያው ኒዕማየና አስተውሱ ብሏቸዋል። ከመጀመሪያም ጀምሮ የነብያችሁን ዱዓ ህዝቤ የተጠማነውና የሚጠጣው ለግሰኝ ብሎ ለእናንተ በለመነ ጊዜ መቀበለንና ያደረኩለት ሁኔታ አስተውሱ። አብሯችሁ ከነበረ አንድ ድንጋይ ውሃ እንዲፈልቅ በማድረጌ ማለት ነው። ዝናብ ማን ነው ውሃ ብለው ስጠይቁ መጠጥ ማለት ነው። እስቲስቃ ማለት ጠለቡ ሱቂያ የሚጠጣ ነገር መለመን ወይም መፈለግ ማለት ነው። አላህ Subhanahu Wa Ta'ala اضرب بعصاك الحجر አላቸው። ባያዝከው ዘንግ ድንጋውን ቸብ አድርገው አላቸው። ይቺ ዘንግ አብራቸው እንግዲህ ከዛ ከጥሩሲና ጀምሮ እየቀጠለች ነው ያለችው። ማቲልከ ቢየሚንከ ያ ሙሳ قال هي عصاي اتوقع عليها እንዳሉት እስከ መጨረሻውም ተቀጥላለች። በባህሩ አጠገብ ያለፉ ጊዜም اضرب بعصاك البحر ባህሩን መታው ብሏቸው ባህሩ ተሰንጥቆላቸዋል። እና ያቺ ተአምረኛ ዘንጋቸው ዛሬ ደግሞ አንድ ድጋይ ቸብ አድርጋ ውሃ ሊፈልቅ ነው ማለት ነው። እስራኤሎች 12 ጎሳ ነበራቸው ይላሉ። 12 ጎሳ ስለሆኑ 12 ቦታ ከድንጋዩ ላይ ምንጭ ፈለቀ ማለት ነው። فانفجرت منه انفجار ማለት ፍንዳታ ማለት ነው። ዝም ብሎ ቃሩን ዝናየው ማለት ነው። እና በጣም ከፍተኛ ውሃ እንደወጣ ለማሳየት ነው ምንጭ ፈነዳ ይባላል በአማርኛም ቢሆን ማለት ነው። فانفجرت منه 12 عينا 12 ምንጮች ከዛ ያንዳንዱ ጎሳ የት ቦታ ላይ የሱ ውሃ መጠጫ እንደሆነ አወቀ። قد علم كل اناس مشربهم የሚለው ማለት ነው። ንጹህ ውሃ ጣፋጭ ውሃ በፈለጉበት ሁኔታ የሚያገኙት አፈለቀላቸውና ይሽረቡ ምን هذا الماء الذي انبعته لكم من غير كدوعنا ቡስኩልና አለፋት ወይም ደሞ ውሃ ፍለጋ ወንዝ መውረድና መርከም ሳይኖር እዚሁ አጠገባችሁ ነው ፈልቆላችኋል ይላል ሱረቱ البقره ላይ فانفجرت ሂላል ሱረቱ الاعراف ላይ ደግሞ واوحينا الى موسى اذ استسقاه قومه ان اضرب بعصاك الحجر فانبجست هلال انبجس مالت مفلق جمر معناته الانبجاس اول النبع لالو انفجر دمو اشد اشد النبع نو بتام كفتنيا هنا سي منج نو معناته ስለዚህ ሁለት ቦታ ላይ እነዚህ ተለያዩ ቃላቶች እንዱ በገጠመኝ ሳይሆን የመጀመሪያውን ሁኔታና ከዛ በኋላ ደግሞ እየጨመረ መሄዱን ለማሳየት ነው ይላሉ። ድንጋው ምንድነው ብሎ የሚጠይቅ ሰው ይኖራል እንግዲህ ማይጠቅም ጥያቄ ብዬ ማነሳው እንደያነቱ ነገር ነው። አላህ Subhanahu Wa Ta'ala ከፈለገው ድንጋይ ላይ ለሙሳ ውሃን አፍልቋል። ግን ያው ሙፈሲሮች እስራኤልያትን ተንተርሰው በእንሰሳት ያጓጓዙ ፈልጉ ደረሱበት ቦታ ይዘውት የሚጓዙ የነበረ ድንጋይ ነው ያሉ አሉ። ሐሰን አልበስሪ ደግሞ لم يأمره أن يضرب حجرا بعينه አንድ ዛፍ አይደለም አንድ ድንጋይ አይደለም በደረሱበት ቦታ የገጠማቸው ዝም ብሎ أي حجر صادفه بمته وهي فلق ነበረ قال وهذا أظهر في الحجة وأبين في القدرة እና እንግዲህ የትኛው እንደሆነ አላህ ነው የሚያውቀው። ዛሬ በግብጽ አካባቢ ዑሉን ሙሳ የሚባሉ ምንጮች አሉ። እዚህ በሲና አቅጣጫ ማለት ነው። ምስራቃዊ ሜዳው ላይ غير بعيده من مدينه السويس عيون شهيره بعيون موسى ይላሉ። ያ ነው ማለት ግን እርግጠኛ መሆን አይቻልም። ዝም ብሎ እዛ አካባቢ የፈለቀው አህል ሊሆን ይችላል። الله اعلم የማይጠቅም ነገር ላይ ብዙ መባከን አያስፈልገንም። ብቻ ተአምራዊ በሆነ መልኩ አላህ ከድንጋይ ውሃን አፈለቀላቸው። እያንዳንዱ ሰው የተውታ መቅዳትና መጠጣት እንዳለበት አወቀ። ኩሉ من المن والسلوى واشربوا من هذا الماء العذب الزلال الزلال ከዚህ ንጹህና ጣፋጭ ከሆነ ውሃ ጠጡ። ከዚያም ደግሞ አላህ ከሚለግሳችሁ መንና ሰልዋ ተመገቡ። ከዛም ጌታን አመስግኑና አምልኮውን አከናውኑ። ይሄን ያገረላችሁን ጌታ ያለ ድካም የሚበላ የሚጠጣውን የበሰለውን የጣፈጠውን እያመጣላችሁ ያለ ጌታ ሊመሰገን ነው የሚገባውና ወደ ፈሳድ አትሄዱ። ولا تعثوا في الارض مفسدين አው አላህ አንድ ንዕማ ለአንድ ባሪያ ሲሰጥ ማመስገን ነው የሚገባው። ምስጋናው ደግሞ እሱ ባዘዘው መልኩ እሱን በማምለክ የሚከናወን ነገር ነው ማለት ነው። ፍሳድ ሳ ከፈሳድ አልፎ የከፋ የብልሽት ደረጃ ነው። ሙፍሲድ ማለት የሚያጠፋ ማለት ነው። ፋሲድ ማለት ግን ራሱ የተበላሸ ነው። ራሳችሁ ከመበላሸት አልፋችሁ ምድርንም የምታበላሹ አትሁኑ አላችሁ። ነገር ግን በዛ ደረጃ ላይ አልተገኙም። እንኳንስ ዒባዳውን ሊያደርጉ ቆርጦ ይሄውም አሁን የተገሳቸው ንዕማ ሰለቸነዋል። በሚከተለው አንቀጽ ላይ ምን አየው ሰሙ ወይ ቁልቱም ያ ሙሳ ለን نصبر على طعام واحد ልክ የሚያስገድዱ አይነት ነገር ይመስላል። እንግዲህ አልታገስም የሚለው የሆነ ጫና ሲኖርበት መከራ ሲበዛበት ነው። መቼም አንድ ሰው ካለም ሲሆን ሙእሚን በመከራም ላይ መታገስ ነው ያለበት። እነሱ ግን በአንድ አይነት ምግብ ላይ ሁሉ ጊዜ አንታገስም። ሁሌ ምን ሁሌ ሰልዋ ሁሌ ስጋ ሁሌ ማር የበላ መኖር አንፈልግም አሉ። ሽንኩርቱ ድንቹ ሀብሀቡ ምናምኑ አጃው ምስሩ ይያሉ ክራቅምቦ መቁጠር ጀመሩ ማለት ነው። ከትልቅ ወደ ትንሽ ወይም ከወንበር ወደ መንደር እንደሚሉት ማለት ነው። ያንን ሊያስተውሳቸው አላህ እንግዲህ ወዝኩሩ ኒዕመቲ አለይኩም ፊ ኢንዛሊ አለይኩም አልመና ወሰልዋ ጣዓማን ጠይባ ናፊዓን ሀኒያ መንና ሰልዋ ሚጣፍጥ ሚጠቅም ለሰውነት ተስማሚ የሚያስደስት ድካም የሌለው መሰላቸት የሌለው የሆነ ምግብ አምጥቼላችኋለሁና لا تبطروا አትክራሩ ድንበራ አትለፉ ሲባሉ ግዜ لنصبر በጭራሽ አንታገስም فدع لنا ربك ما يقدر ማለት ያንተን ጌታ ለምንልን ነው የሚሉት። እንግዲህ ጌታ ሙሳና ጌታ ማህከል ነው ስምምነት ያለው እንጂ እኛን አይሰማንም ማለታቸው ይሁን ወይንም ደግሞ መቼም አንተ ያልከውን አይመልስምና ጠይቀው ይሄን ጌታህን። ራሳቸውን ፈንጠር አድርገው ነው እንደዚህ እያሉ ያሉት፣ ሙሳን ተላላኪ አድርገው ማለት ነው። يخرج لنا مما تنبت الارض من بقلها كم تابقلو نجر كاتكلت عينتوج ويم دمو بقايا عينتوج مغب ليون ميچل نجر ياوطالن وفومها فوم صوم ميبالال بالساء والفاء ياو لغان ك فاء ناثا بوزو غزي لغه العرب لا يتكاكالو ي نتشن كورتو عند سمونو مالتنو فوم كتبالا السو يوطال لنالو. وقال آخرون الفوم الحنطة سندي مالتنو وهو البر الذي يعمل منه الخبز. راسا تشن قاقرا مبلات نفلقالا سندي مزرات نفلقالا يبكال لنالو. وعدسها عدس مصر نو كمصر ماينت يوطال لن. وبصلها بصل دمو كاي شنكرتنا هنا انه مفلقوا نبي الله موسى عليه السلام تعذبواچو يتنياوم مندر يتنياوم كتما بكد نزي نغروچ هايطفو يتلي دعاء بنبي اما كانينت ليدرغلاچو مياسفلقوا ادلو خاصياو اندوم ايه مننا سلواو نبر كذا منالواچو اتستبدلون الذي هو ادنى ዝቅተኛ የሆነውን ትለውጣላችሁ እንደናንተ بالذي هو خير يتشال بهنو هو الطعام الهني الطيب النافع ሚያረካ ሚጣፍጥ ሚጠቅም የሆነ ምግብ الله ወርዶላችሁ ይያለ ይሄን ተጠይቃላችሁ ሆይ እህብጡ مصرን አሏቸው። مصرን ማለት አየ مصر የትኛውም ከተማ ብትሄዱ ታገኙታላችሁና ወደ አንዱ ከተማ ወረድ በሉ دعام ياسفلقوا لهنو قال ايهو تمالوا التومال ويدقموا اهبطوا مصر بغير تنوين تكرتو وده قبس مدرهدو ازيانو يهمي قنيو بناي التفاسس شمكورتنا دنتش مصر منامن نقر معمرت يلمدو تنسونا اتشو كفلقاتشو وده زاهداتشو متكم تشلال اللاتشو قالوا التومال فإن لكم ما سألتم ለእናንተ ያ የጠየቃችሁት ነገር አላችሁ ዚያ ታገኙታላችሁ አሏቸው። ከዛ በኋላ እንግዲህ አላህ ተቆጥቶባቸው ስለነበረ አደብ በማጣታቸው ተነሳ ውርደት ጣፋንታቸው ሆነች። وضربت عليهم الذله በእነሱ ላይ ውርደት ተመታችባቸው ማለት ምንድነው ልክ እንደ ማህተም የማይላቀቅ ነገር ሆና ያዘቻቸው። አይ ወضعت عليهم والزموا بها شرعا وقدرا وردت بشريعه درجام اهل الذمه እንዲሆኑ በእስላም ታውጇል። በقدر درجام يهود مذلل ቋቸው አያውቅ لا يزالون مستذلين من وجدهم مستذلهم واهانهم وضرب عليهم الصغار اغنياچو يبتاچ ادرغو ياوارداتوال ايهي كسو بكل ميدرسباچو نو وسطاچو دغمو مسكنا الله مسكنا مالت دهنت مالنو دهنت غنزب ماطات لا يكون يخلال في صحيح البخاري نبي صلى الله عليه وسلم حبتن سيغلصو ملالو ليس الغنى بكثره العرض وانما الغنى غنى النفس لانه حبت مالت يقساقس بذات አይደለም ማለት ይልቁንስ حبታ ማለት ውስጡ የተብቃቃ ሰው ነው ያለው ደስተኛ ሆኖ የሚኖር ብዙ ነገር ሆኖ ኖሮት እየተስገበገበ እየተንገበገበ ከሚኖር ሰው የተሻለ ነው ማለት ነው። እነዚህ ሰዎች ደግሞ فقرهم في قلوبهم ደህነታቸው በቀልባቸው ላይ ያለ ሆኖ ይታያል ማለት ነው። ኢብኑ ከሲር አዝላ ሚለውን ጂዚያ መክፈል ብለው ገልጸውታል። ያ ብቻም ላይሆን ይችላል ምን ግዜም ዒዛም ያገኙት ኢላ ቢሐብል ሚን አላህ ወሐብል ሚን الناس ኢላል በሌላ አንቀስ ከሰው በኩል የሆነ ቃል ኪዳን ሲኖራቸው ዛሬም ቢሆን ከተላልቅ አገሮች ጋራ ተጋብለው ነው እንጂ እንዲሁ ራሳቸውን የቻለ ቁዋ አላቸው ማለት ያቸግራል ወይ ደግሞ ቢሐብል ሚን አላህ ነው ያአላህ መቸም ድሮ ጀምሮ ተቆርጧል እንቀጣ አንሁም منذ عهود حبل الله تبارك وتعالى معنا نعم جسوي ساواردواچو نبره نصاراوچ ساواردواچو نبره دين الاسلام كمطا بحالا نو اندوم تنش نصاعنت اگينتو تحت دوله الاسلام بعافيه لمنور يچالوت معنا ايه ذيلانا ايه مسكنا انسون يما يلقاچو نغر نو وباءوا بغضب قطانم تكنان بهو تملسوا الله لمن الله سبحانه وتعالى يتقطعباتشو ياوكو اطفيوچ سلهونو استوجبوا سخطا وباءوا من الله بغضب اي انصرفوا ورجعوا يجيتام قطعا تكنانبو يتملسو ناتشو مالنا ذلك على مكنياتهم تناكر يا يهونو دغمو هذه الذله والمسكنه والغضب يا يمطاو بانهم كانوا يكفرون بايات الله يا الله انا قصوج يمكدو سلنبروا حقنا نقبلهم سلالو يا شرعه تشكام يهونوتن انبياءوچنا دعاتوچنم سيواردو كذا مالفو ترفو سيجدلو سلنبرن ويقتلون النبيين نبيوچنم يجلوا نبر على انغدي يكفر انغدي مترشا دار دنبر نو ايه نبيين اسك مجدل درجه مدرس انهم كفروا بايات الله وقتلوا انبياء الله بغير حق مالت لبيان الواقع انه يا لا اغبابو نبي يمكن يمجدلبت اغبابنت يلو سيدي تجباچو ايه نو لما لنا عند سو سو شغل يمجدلبت هغاوي مكنيات بينور مثال ليلان سو يجدله هو نو قصاص كونه بحكم كونه يا تكبينت نورو يشلا ጥፋትን ለማጥፋት ጥፋትን ለመከላከል ጥፋተኞች ሊቀጡ የሚገባበት ሁኔታ ይኖራል እነዚህ ግን አንቢያዎች ናቸው ያአላህ ወዳጆች ናቸው ወህይ የሚወርድባቸው እናም ወደ አላህ የሚጣሩ ምርጥ ወዳጆቹን የሚገሉ ሰዎች ሆኖ ይላል ذلك ያ ደሞ የሆነው ነብይን እስከ መግደል ድረስ ተምዘግዝገው የወረዱት ቢማ አሰው በማመጻቸው ሰበብ ነው ወንጀል ወንጀልን ይወልዳል ከቀላሉ ወደ ከባዱ እየተሸጋገሩ መጥተው የመጨረሻው የወንጀል ጣሪያ ላይ ደርሰዋል وكانوا يعتدون دنبر الافيوچم ነበሩ ይላል እና مايك فري إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعامل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين ولقد علمتم الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وموعظة للمتقين ما يكفرين إن الذين آمنوا النزايا منو والذين هادوا النزام ودا الله يتملسوا والنصارى نصارى وجنا والصابئين صابيان كلهم من آمن بالله وباليوم واليوم الآخر كنسمع كلب الله يأمن الناب مجرشه وكان يأمن وعمل صالحا وقونا قري سرا فلهم أجرهم عند ربهم لأن السجية تاتشو زند من داتشو ألاتشو ولا خوف عليهم بأن السلاء فرحات يلم ولا هم يحزنون النسهم آيازن ميلال وإذ أخذنا ميثاقكم قال كدانا تشهون يازن قزي ينبرونم أستوسو ورفعنا فوقكم الطور كبلاياتو تراراون كف يدرقن قزي خذوا ما آتيناكم بقوة يسطنا تشهون بسنات يازو واذكروا ما فيه بوستو يالنم أستوسو لعلكم تتقون جيتا تشهون تفرزن ديك الجلال لنا ألنا تشهو ثم توليتم من بعد ذلك كزام ششاتو وين زور على كزاه اللبوها لا فلولا فضل الله عليكم بان انت لا يا الله تروتا بالنبر ورحمته ازنته بالنور نوره لكنتم من الخاسرين ككساري وجتون نبر إن الذين آمنوا والذين هادوا والنصارى والصابئين الذين آمنوا أنه قاتشوها لن يو بالنبي صلى الله عليه وسلم رسالة يأمنوا تناتشو قد يكلا يكادو تنسوه جنيتا سلتنا أبقر تزازون ينقفو من مريعون يتعصونا جنبري ألفو حرمات اللهن يا لا كبروا سووش من أين تقطعات عند سفر باتشو تقوم مادر قونال يا الله قطاب النسو لا يمسفروا وباقوا بغضب من الله تلك قطعاتنا وكناتهم كقطابوا حالا ميمتاو قطعاتنا ونام على النحن ترقى قطعنا قرنا يانن كاستاو وسنبو حالا كاللفو هزبو جمهونا أهون كاللو أمة محكل صالحوچن دالت افول لنقرب مفلقونه ان الذين هادوا والنصارى والصابئين الذين امنوا والذين هادوا بلو يقلتهم على انه كل من اتبع الرسول النبي الامية فله السعادة الابدية ما ان يوم يهنن امية هنا نبي تكتل زلال ماوي بلسقنا دستا تقا يطبقوال لو دفيتم سقات يلم فلا خوف عليهم فيما يستقبلونه ولا هم يحزنون على ما يتركونه تلوت بمهدوتم يا دنيا نورو آيازنهم أي تكزهم ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون وما لكم لقل سبل الله أنكز لا يمعلن خوفنا حزن قديب زي ما لكم أمي قلتوا خوف من بالو لو دفيتو يفرون مالتنو كما قال تعالى ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكه الا تخافوا اتفروا ابشر يودفيتو طافا انتاتو بروح نو ياسدستال ولا تحزنوا لالفوا ما تتكزوا وابشروا بالجنه التي كنتم توعدون الى التوال فزلاي ابن ابي حاتم يزغبط حديث الله اتشن اياس ملكتو قال سلمان رضي الله عنه سألت النبي صلى الله عليه وسلم عن أهل دين كنت معهم سلمان الفارسي ابنة في اللقاب زهو يتنكرات تتنى مترشام نبي صلى الله عليه وسلم يقنيو صحابينا اتشونا درو بجاهلي يو يأند حيمانة سووش قاتك لكي عبر ينبر كنينا ينبر ربطن صلاتنا عبادة لرسول الله صلى الله عليه وسلم نبدر كنينا فذكرت من صلاتهم وعبادتهم فنزلت إن الذين آمنوا والذين هادوا النصارى والصابئين ننيا هزبوج محكل بتككل الله نم يامنوا منورات جون لما تقوم نوم على النو يعني لفوتو مهموج محكل يتلاقيوا أنبياء وجعلوا ኦኬ وقال السدي رحمه الله نزلت في أصحاب سلمان الفارسي بسلمان الفارسي جمعوت سبب نوچ آيا وردتشو إذ بين هو يحدث النبي صلى الله عليه وسلم سلعلفو يهو التاركو نبيون يجعوت يالة إذ ذكر أصحابه فأخبر خبرهم نزان يدرو من التكتاوج تاريخ عن السنة أورا تغمالو يسجدالو برسوم يامنالو يميلاك نبي يندال لبلو عال لبلو يبسكرو نبرو يشهدون أنك ستبعث بلو نقراتو هين وريسي جرس نبي صلى الله عليه وسلم جرش على يا سلمان هم من أهل النار يسات سوچنا تولت فاشتد ذلك على سلمان بتام كبده سلمان رضي الله عنه فأنزل الله هذه الآية يتن آية الله ورده من معلنه تعالى إن الذين آمنوا يا محمد صلى الله عليه وسلم أمتنا من ملكته يأمنوا والذين هادوا يملوا دمه فكان إيمان اليهود أنه من تمسك بالتوراة وسنة موسى حتى جاء عيسى عيسى اسكمي متو درس توراتنا اطبقوا يا زمنا يا موسى سنة يتكتل امانينا فلما جاء كان من تمسك بالتوراة واخذ بسنة موسى فلم يدع ولم يتبع موسى عيسى كان هالكا عيسى كمطبو هلا دمو اني موسى تكتلين بلو زولاي تمدد بلو يكرر عيسى يتكتل افي هنا عيسى يتكتل دمو ايمان النصارى ان من تمسك بالانجيل منهم وشرائع عيسى كان مؤمنا سلازي والنصارى ملو السنة من آمن من دنه إن الذين آمنوا والذين هادوا من هاد يهود بمعنى رجع أو ودع الله يتمنى الله سمع لثنا معنا ويندقموا يهودوا تنبروا بطن يموسى من قد يازوا ما لثنا أمهنوا ساي حرفوا ساي بدلوا ساي كيو نصارى يتبالوا تنموا على منهج الصحيح ينبرو تناجوم على النه إنجيل نيازة وشرائع عيسى كان مؤمنا مقبولا منه حتى جاء محمد صلى الله عليه وسلم محمد كما تدرس كساتشو كما تبوها لكن إنجيل تكرتاين أنجبيل يالتبرزون انكو أبياغين ناجي مهون أي جلم حبوتك أيورا لنا على النه هنا انقريه تفسيره لمن ببال لقوله تبارك وتعالى ومن يبتغي غير الإسلام دينا فلن يقبل منه هو في الآخرة من الخاسرين كإسلام وجي من قدن يفلق سعو تكباين نتها قنم كالسلاي السم ككساري وج يهونا المالنا كدام يسيل ودى توراة حق مدانيت كيهود وج ودى إنجيل حق دقمو مدانيت كنصارا ويتكباين نتنبرونا مالنا صابع سلم بلو ولا نتابت الله هذا يملو قدم تقوم من دار الركض قيل هي من الحوادة حوادة كم يلك عالنا يمتع حوادة مالد دمو معناها المودة وديتا مالدنا أو من التهود وهي التوبة ومنه قوله تعالى إنا هدنا إليك أي تبنا ودى أنت تملسنا مالدنا سلذي النزي سواج حادوا يتبالوا لأنهم تابوا إلى الله عز وجل وين تهود مالد تحرك مالدنا من كساكس توراة سكروا يتوزعوزو يكرو نبر كذا تنستون اليهود يتبالوت يميل على ايضا لم يهودا يميبالو يعقوب لجوج عصر هولد تناتشو كنستو تلقو يهودا يبال نبرنا ينقوس زر السوس لنبر بس يسو زروش نبرو ينقسو تنا هزبون بالنسو تترا انقري عند ينقس فاميلي سمون بنقس بتاع قرلاي إطلاق هذا قال زارهون سعودي عندما يبالغ سعودي عندما قلنا سب سمنو قل يعني سب في جزار سلمي جزا لجوجهم بزاو سم أجرونهم تروت زي جوجهم بزاو سعودي لالو زار يلي لا توم تمر مالتنا نا يهود أميلو كذانة تنساوي أميل مالنا أنا كمن مهون كمن حادو يتبالو المقصود بهم أهل التوراة يتورى الصوت مالنا نصارى يميلو دغمو نصر كميلو قال ني يمطاو نصر معنات مردات وين مدقف معناتنا نبي الله عيسى عليه السلام دعواتهم سجمرو من انصاري الى الله ود الله بما درغو طري يميتبابرني ما نو شنو قال الحواريون نحن انصار الله انيا يا الله رداتوت ويم دمو يدينو تباباريوچ نن بلو راساچون اوجو كذا بوالا يا نصاران بلو سماچو هنا معناتنا كذين يتنساو አይደለም ኢየሱስ የነበረባት ወይም ኢሳ የነበረባት ቦታ ናሲራ ትባላለች ናሲራ ዛሬ ፍልስጤም ድረስ ያለች ቦታ ናት ወይም ወደኛ ሀገር ስንመጣ ናዝሬት ብለው ይጠራሉ የናዝሬቱ ኢየሱስ ይላሉ አይደል ከዛ ጋር የተያዘ ነው ናሳራ የተባሉት ንስበተን ኢላ መዲነት ናሲራ ተብሎም ይገለጻል المهم የኢሳ ተከታዮች ናቸው በምንም መልኩ ናሳራ ተብለው የሚጠሩት ቁርአን እንደዚህ ነው ያላቸው مسارا برو نيتراچو انا ስለዚህ مسيحيين يميل سم مستت ادب ماطات نو بيي نو مامنو ني لنصاراوچو قران بسطاتچو سم نو لترو ميگبوت انام بتككل يميامنو سوچ ناتچو مغناتوم نجام ميوتوت نسو سلوهونو مالنا صابئون الساء انما ناتچو ازي لا يتلايي حساب نا يالو صابئين مالت قوم بين المجوس واليهود والنصارى وليس لهم دين كمجوسات يهودات النصارات محكل ينبرو يتلي دين يلي الله اتشو ناتشو عند قوله هنا وهو قول مجاهد أيضا لم صابئين مالت فرقة من أهل الكتاب يقرؤون الزبور زبورون من ينبوك أهل الكتاب يهونو بدنوش ناتشو تورا አይደለም መጁስን የሚመስሉ ናቸው አይደለም የነብዩላህ ኢብራሂም ተከታዮች ናቸው ሷቢአ የሚባሉት ምን ሷባ ሷባ የሚለው ቃል አዲስ ሃይማኖትን አፈለቀ ማለት ነው ትርጉሙ ወቂለሁም ቀውሙን ያዕቡዱና አልከዋክብ የነሉ እንግዲህ የተለያየ ሐሳብ ማመጣላችሁ ምን ከሲር ተከሳቸው ናቸው ያለውን ነገር ለመተንተን ያክል ነው ዋናው ነገር ግን ማሰሪያው من آمن بالله على سوستنم وهم أرادتنم الذين آمنوا والذين هادوا والنصارى والصابئين كيتن يهم بدنهم نزين قليك في الفايوش ناتشو من آمن بالله واليوم الآخر مع الله الناب مجر شوكان يأمن وعمل صالحا دق سران يسرى فلا خوف عليهم ولا هم يحزنون نصارى بنصارى النتو كتككلن يوم قد تزابتو يهودي يتساسات يهودية ملكاكتن أمنت تكتلو صابئي دقمو يتلياييو أملكوچن إيام اللك نجاي وتعالى العالم من آمن بالله واليوم الآخر وعمل صالحا با الله يأمن با الله ما من دمو من مالة اندهونه قرآن بصفيو قلتو تعال زيبو تعالى يقد ياندانو يمن الظرف متكس يلبتم كزيام ملكام سراواتش من اندهونه تتنتنوال نزان نقروج يسرى فلا خوف عليهم ودفيت مياساقاتشو انداتشم نقر يلا ولا هم يحزنون تكازينا حزنم اي سماتشو من نسو الى المالنا طيب كزا انجليش يو كتاون آياء ودما براراتنا مهدو تياكي كالا جبوها لالاين نقاقر اللن وإذ أخذنا አስተውሱ ደግሞ ቃል ኪዳን ከናንተ የያዝን ጊዜ የነበረውን ሁኔታ ምልምል ቃል ኪዳን ነው ህግ አመጣላችኋለሁ ህጉን ልትቀበሉ ቃል ግቡ አላችሁ እሺ አሉ በዛ መሰረት ሙሳ አለይሂ ሰላም የሰላሳ ለሊት ቀጠሮ ተሰጣቸው ከ30 ለሊት በኋላ ይመጡ ዘንድ እንደገና 10 ቀን ጨመረ ባለፈው እንደገለጽ ነው ወይ ወዓድና ሙሳ 40 ለይለተን በሚለው ከዛ በኋላ በቀጠሯቸው መሰረት ሄደው ተውራትን ይዘው መጡ ተውራት ላይ የይሁዶች ባህሪ አቸጋሪና ግርጭርጭ ስለነበሩ ጠበቅ ጠበቅ ያሉ ህጎችን አላህ አመጣባቸው። የመጣውን ተውራት ማንበብና ማስረዳት ጀመሩ። ان الله امركم بكذا ونهاكم عن كذا እንዴ አይነት ነገር አትስሩ ብሏቸዋል፣ እንዴ አይነት ነገር ደሞ እንዳትተው ብሏቸዋል። ይሄ ታዟል፣ ይሄ ተከልክሏል እያሉ ሲያውጁ እንዴ አይነት ሸሪዓ ነው እንደኛ አምጣ ያልነሃሉ። እነሱ የፈለጉት ስሜታቸውን የሚከተል ሸሪዓ ነው መሰል። ይሄንንማ አንቀበልም መልሰዋል። ለከ ቁረይሾች ነብያችን ሰለላሁ ዐለይሂ ወሰለም ያው ካፊሮቹ ናቸው እንጂ እእቲ በቁርአን غير هذا او بدلهم دالوت ከዚ ከመታነበው ቁርአን ሌላ አምጣሉ። ይሄኛው ህግ ተበቅ ብሎብናል አልተመቸንም አይነት ነገር ወይ ደግሞ አንተ ራስህ አሻሽለው ከራሳቸው የሚያፈልቁት አድርጎ በመግለጽ ማለት ነው። قل ما يكون لي ان ابدلهم من تلقاء نفسي ከራሴ ተነስቼ መቀየር አይሳካልኝም ان اتبع الا ما يوحى الي لم يلو هنا نزيم ان نقبل شيلو غزي الله سبحانه وتعالى وداچو سايحون بجد تتقبلالاچو بلو تراراون كمريت لاي نقل لادرغو بهوا بهوا لاي امطتو بسفروبت بوتا لاي كلاي اندياجابب ادرغو سبحان الله በክድ ማለት ነው ወይ መቀበል ወይ መጨፍለቅ ነው እንግዲህ የሚሰጣችሁ አማራጭ። خذوا ما آتيناكم بقوة ورفعنا فوقكم الطور من لهنن اقرأوا ما في التوراة واعملوا به وتمسكوا به بقوة التوراة ያለውን አንብቡ ስሩበት አጥብቃችሁም ያዙ እንቢ ካላችሁ وإلا قذفته عليكم بنانت لا ይሄንን ነገር ጥዬ ጨፈልቃችኋለሁኝ አላቸው። በሌላ አንቀጽም ይገልጸዋል በሰፊው ወይድና ተቅነ الجبل فوقهم كانه ظلال ተራራውን ከበላያቸው ነቅለን የደቀነባቸው ጊዜ የነበረውን ልክ እንደ ዳመና ከላይ በኩል መጣባቸው ማለት ነው። وظنوا انه واقع بهم እላቸው ላይ እንደሚወድቅም ገመቱ ወይም እርግጠኞች ሆኑ ቢካሉ መጨፈለቃቸው እንደማይቀር። ስለዚህ የግዱን ተቀበሉ ማለት ነው። እንደውም አንዳንዶቹ ፈስሮይ ሲሉ ባንዳይናቸው ወደቃል ወደቀ ተራራውን ያያዩ ስለነበረ ስጁድ ያደረጉት በጎን ነበር ስጁድ ያደረጉት ይላሉ። በፊታቸው ሳይሆን በቀኝ በኩል ጆሮአቸው መሬት ላይ ግንባራቸው ሳይሆን በዚያ መልኩ ነው ስጁድ ያደረጉት ይላሉ። እንግዲህ ያንኑ አሁን ያስተዋወሰም ማለት ነው። በዚህ ሁኔታ ተገደው ከተቀበሉ በኋላም ውሎ አላደሩም ሲያፈርሱ ቃሉን። ثم توليتم من بعد ذلك علاجت ከዛ በኋላም ደግሞ ሸሻችሁ ተዛዙን ከማክበር ግን አላህ አዛኝ ስለሆነ አልቸኮለባችሁ። بعد هذا الميثاق المؤكد ان فنيتم ونقضتم فلولا فضل الله عليكم ورحمته አላህ ችሮታውን በእናንተ ላይ ባይለግስና ባያዝንላችሁ ብሎም ተውባን ባያሳካላችሁና የተለያየ ነብዮችን ባይልክላችሁ ኑሮ ለኩንቱ ምን الخاسرين ከከሳሪዎች ተሆኑ ነበር በቅጣቱ ጠፍታችሁ። ግን አላህ ደግ ነውና አልቸኮለባችሁ ማለትቻለሁ። ናም ተቀርቷል فقلنا لهم كونوا قردة خاسئين فجعلناها نقالا لما بين يديها وما خلفها فجعلناها نقالا لما بين يديها وما خلفها وموعظة للمتقين وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذونا هزوا قال أعوذ بالله أن أكون من الجاهلين. قالوا ادع لنا ربك يبين لنا ما هي. قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك أفعل ما تؤمرون. قالوا ادع لنا ربك يبين لنا ما لونها. قال إنه يقول إنها بقرة صفراء فاكع لونها تسر الناظرين. قالوا ادع لنا ربك يبين لنا ما هي إن البقرة تشابه علينا وإنا إن شاء الله لمهتدون. قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شياة فيها. قالوا الآن جئت بالحق فذبحوها وما كادوا يفعلون. وإذ قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون. مايك فري. ولقد علمتم الذين اعتدوا منكم في السبت. በቅዳሜ ቀን ድንበር ያለፉትን ከእናንተ መካከል በእርግጥ አውቃችኋል እናንተ ይሁዶች ሆይ። فقلنا لهم علناتهم كونوا قردة زنجروج هنو علناتهم خاسئين يتوارداتهم هناتهم فجعلناها نكالا مكت عجام مادر رقنات لما بين يديها وما خلفها كبفتها لعلنا كهالوام لعلهلو مكت عجام رقنات وموعظة للمتقين الله لم يفرسوكم مقسجا أدرقنا هاتلا لما بين يديها مالت كزاتي يهكتعات كتفت سمبات كتما فتل فتنا كحالاوا مالتن بزوريوا لألو أقروكم مقسجا أنا مقسجا أدرقنا مالتنو عند تفسير ويمنمو لما بين يديها مالت بزان زمن لنبرو حزبوچنا وما خلفها رغمو كذابو حالا لميمتو تولدوچم عبرة مكتاچانا مثالي ادرغناچو فجعلناهم سلفا ومثلا للآخرين انميلو يا فرعون قصالاي في سورة الزخرف مالنا ايهم عند تلك النار رجم تاريخ نو يتقمن يالو الله سبحانه وتعالى እሱም እንደነው ብትሉ ይሄ ሱረቱ አራፍ ላይ ነው በሰፊው ተገለጸው። በነብዩላህ ዳውድ ዘመን የነበሩ ናቸው ይባላሉ እነዚህ ሰዎች። በቁርአንና በሱና ዳውድ የሚለው ጋራ አያይዞ የሚጠቅስ አላየሁም ግን ሙፈስሮች እንደዛ ነው የሚሉት። ዋናው ነገር የነብዩላህ ዲ ሙሳ ዲኑስት ለተቀዳሜን ከሳምንት በዒባዳ እንዲያሳልፉ በዚክርና በሽክር እንዲያሳልፉ ታዘው ነበር። መሰረቱ ጁሙዓ ቀን ነበር። ጁሙዓ ቀን ነበር ታዘዙት ግን ቅዳሜ ቢሆንልንሳ አሉ እንደ አመላቸው جاء في صحيح البخاري ومسلم من حديث أبي هريرة رضي الله تعالى عنه جاء في صحيح البخاري من حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وآله وسلم قال نحن الآخرون السابقون يوم القيامة إنيا كهالا يمتان جن قدمن جنة من قبانا نيو قيامة على تارو بامتات عند هزبوك تاريك يمت الرشاء أمتنا محمد أمت كنو دا جنة رمو فتن من قباو بيد أنهم أوتوا الكتاب من قبلنا نقر قلن نسوك أن يابا فيت كتاب تسأل كذا قطلوا منالو ثم هذا يومهم الذي فرض عليهم ይሄ ቀን ማለትም የጁምዓ ቀን በነሱ ላይ ግዳይ ተደረገ የነበረው ይሄ ነው فاختلفوا تقاچو الناس فهدانا الله انيان كن الله مران فالناس فيه لنا تبع اليهود غدا والنصارى بعد غد سوچ لنيا ተከታዮች ናቸው يهودዎች ነገ ነው የሚያከብሩት ማለትም ቅዳሜ نصارى ደግሞ ከነገ በስቲያ ነው አሉ እንግሊዝ ሐዲስ የሚያሳየው በዚህ ቀን ዒባዳ እንዲያደርጉ ታዘው ነበር ያንን የሙሳን መንሃጅ እየተበቁ ለረጅም ዘመናት ያው ከቆዩ በኋላ በጊዜ ብዛት እንግዲህ ቢድዓዎች እየተፈጠሩ መጡ ከአላህ መንገድ እየራቁ የነብያት ርግማን እየሰፈረባቸው መጣ كما قال تعالى لعن الذين كفروا من بني اسرائيل على لسان داوود وعيسى ابن مريم ذلك بما عصوا وكانوا يعتدون النزايا كادوا سووج بداودنا بمريم عيسى بمريم لج عيسى عندبت ترقموا يام بمامس عجونا دنبر على فيوج سلنبرو نويلة كانوا لا يتناحون عن منكر فعلوه نبي صلى الله عليه وسلم بحديث عندنا قرون دمو ومام أحمدنا ترمذي بزقبوت إسرائيل بتسووج لما وقعت بنو إسرائيل في المعاصي نهتهم علماؤهم هواتوا تشاتشو كلكلوا تشو فلم ينتهوا ليتعقبوا الحالم كطفاتاتهم فجالسوهم في مجالسهم وواكلوهم وشاربوهم مكمتاتهم لا ابراءاتهم تقمطوا ابراءاتهم تطوا كذا بزون يتيالو بيوردانوس ببحر دارتشا اكبابي ينبرو يبني اسرائيل تولاجوج بتام فساد ميابزو نبرو ينني سوچ رمو ኑሮ እንደ አጋጣሚ ሆኖ አሳ በማስገድ ላይ የተመሰረተ ነበር አላህ ሊፈትናቸው ሲፈልግ ቅዳሜ ቀን ዒባዳ እንዲሰሩ እንጂ ከሰው እንዳይከሰቡ ተከልክለዋል አሳዎቹ ደግሞ ይሄንን ያወቁ ይመስላል ቅዳሜ ወደ ውጭ ይወጡ ወሃው ላይ እያንጃበቡ ሲጫወቱ ይውላሉ በማግስቱ እሁድ ሲመጡ ምንም የለ ወደ ባህሩ ጠልቀው ገብተዋል እነዚህ ፋሲል የሆኑ ሰዎች ጀሻ ስግብግብነታቸውና ጉጉታቸው በአላህ ሸሪዓ ላይ ተሐዩል ወይም ደግሞ ዘዴ ፈጥሮ ማዕሲያ ለመስራት አሰቡ ምን አሉ አርብ ቀን በባህሩ ዙሪያ ቦይ ንቅደድ ወንዝ ውሃውን እንትን ምንልበት መንገድ እናዘጋጃለሁ ጁምዓ ማታ አመሻሽ ላይ ውሃው ወደዛ የሚሄድበት በር እንከፍታለን ከዛ አሳዎቹ ከውሃው ጋራ ወደ ቀደኑ እንትን ይሄዳሉ ቅዳሜ ምንም ማንነካቸውም እሁድ ግን እንቆርጠዋለን ውሃውን አሉ ከዛ በኋላ እኛ ያዘጋጀነው ግድብ ውስጥ አሳ እናገኛለን መቼ ቅዳሜ ቀን አላደንም ማለት ነው ብለው ዘዴ ፈጠሩ ማለት ነው በዛ ሁኔታ ማደንና ማብላት ጀመሩ ዑለማዎቻቸው ከለከሏቸው ሱረቱል አዕራፍ ላይ ይገልጻል وسألهم عن القرية التي كانت حاضرة البحر إذ يعدون في السبت إذ تأتيهم حيتانهم يوم سبتهم فرعا تجيكات جو سلزاج كتما ببحر دار جاسل نبرة جوا بقدامي كان دنبر يالفو ينبرو بخونوت يالفو نبراو عصاو جاتشو يقدامي كان بياك تاتشا يمتالو ويوم لا يسبتون لا تأتيهم قدامي بما يبلو بكن دمو ايمتو لمن كذلك نبلوهم بما كانوا يفسقون الى فاسقات متاعتهم سبب اندي بزي ملكو فتناچوالن كذا سوقچو لهولت تكفلو አማኞቹና እዚህ ማዕሲያ ውስጥ ያልገቡት ከፊሎቹ እነዚህ መምከራ ያስፈልግም አይሰሙም ማለት ሊመተዕዙነ ቀውመን ኢላሁ ሙሊኩም አው ሙዓዚብሁም ዓዛበ ሸዲዳ አላህ ሊያጠፋቸው ወይም ደግሞ ክፉ ቅጣት ሊቀጣቸው የተዘጋጁ ሰዎች ለምንድን ነው የምትገስጹት? ተዋቸው አሉ። ሌሎቹ ደግሞ ቃሉ ማዕዚረተን ኢላ ረቢኩም ወለዓለሁም የተቁን ወደ ጌታችን እኛ ዑዝራችንን ለማስጨረስ ፈልገን ነው፣ እንዳንጠየቅበት ፈልገን ነው፣ ነፃ መሆን ፈልገን ነው አሉ። ከዛም ሰዎቹ እምቢ ብለው በማዕሲያው ቀጠሉ። አላህ ስብሓነሁ ወተዓላ ቅጣታቸውን ምን አደረገ? ወደ ዝንጀሮነት መቀየርን የነሱ ቅጣት አደረገ ማለት ነው። ቂረደተን ኻሲኢን አደረጋቸው፣ ወራዳ ዝንጀሮዎች። ይሄ እድል በአላህ ሸሪዓ ላይ ሒላ ዘዴ የሚፈጥሩና በጠማማ ትርጉም የሚያዛቡ ሰዎችን ሁሉ ይመለከታል። ወቀድ ረዋ ልኢማም አቡበክር ብኑ በጠተ ፊ ኪታብህ ኢብጣል ልሕየል ምን ሐዲስ አቢ ሁረይረተ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉ ላህ ሰለላሁ ዐለይሂ ወአሊሂ ወሰለም ላ ተርተኪቡ መርተከበት ልየሁድ يهودوش فتصموتن وانجل اندات فتصمو فتستحلوا ما حرم الله بأدنى الحيل فكلال بالحات النازدة الله حرام يدرقون ودى حلال النت اندات كأيروال وقال ابن كثير اسناده جيد هذا شو سنده حسن ودى مالات هيدوال نقول النزين سوچنا يعتدون في السبت بلو يقلتو بألة كدامي دنبر ميال فوالا ወደ ዝንጀሮነት እና ወደ አሳማነት ተቀየሩ። ከዛ ከሶስት ቀን በኋላ ምናቸውም ሳይቀር ጠፉ። ከማ ጃ ፊ ሙስነድ አህመድ ወሰሒህ ሙስሊም አን አብድላህ ብኒ መስዑድ አን ነቢይ ሰለላሁ ዐለይሂ ወሰለም ቃለ ኢነ ላህ ለም የጅዐል ሊመስኽን ነስለን የተቀየረን ሰው አላህ ዘር አላደረገለትም። ወላ ዓቂበን ወቀድ ካነት ልቂረደቱ ወልኸናዚሩ ቀብለ ዛሊክ ከዚህ በፊትም ዝንጀሮዎች ነበሩ፣ አሳማዎችም ነበሩ። ስለዚህ አሁን ያለው ዘርና አሁን ያለው አሳማ የዛ ዘር ነው ማለት አይቻልም ማለት ነው። ሌላም አባባል አለ። ዝንጀሮና አሳማ ሆኑ የሚለው አካላቸው ወደ ዝንጀሮ ተቀየረ ማለት ሳይሆን ምንም የማይገባቸው ደደቦች ሆኑ ማለት ነው፣ ምሳሌ ነው ብለው ያሉ አሉ። ወልአወሉ ሁወ ሰሒሕ የመጀመሪያው ነው ትክክለኛው፣ አላህ በግልጽ ነው። ፈቁልና ለሁም ኩኑ ቂረደተን ኻሲኢን የሚለው በሌላ ማንቀጽ ቁል አው ነቢኡኩም ብሸርን ምን ዛሊክ መሱበተን ዕንደ ላህ መላዓነሁ ላሁ ወገድበ ዓለይህ ወጀዐለ ምንሁም ልቂረደተ ወልኸናዚረ ወዐበደ ጣጉት ብሎ ይገልጸዋል። ስለዚህ እነኚህ ሰዎች በቀጥታ ወደዚህ ተቀይረዋል ማለት ነው። የእነሱንም አስታውስ ነው የሚላቸው። ወለቀድ ዓሊምቱም አለዚነ አዕተደው ምንኩም ብሰብት የእነሱንም ነገር አውቃችኋል እናንተ። ዛሬም ቢሆን አላህ ያን ነገር ሊደግመው ከፈለገ የሚከለክለው ምንም ነገር የለምና ተጠንቀቁ በላቸው ነው የሚለው። ሰዓታችን እየሄደ ይመስለኛልና የበቀራ ወይም ደግሞ የላሟን ቂሳ በቀጣይ ደርስ ላይ ብንመለስበት የተሻለ ይመስለኛል። ረጅም ነው። ዛሬው እዚህ ላይ እንቋጫለን። ያው ጥያቄ ካላችሁ መጠየቅ ይቻላል። ወአኺሩ ደዕዋና አን አልሐምዱ ሊላሂ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ ዐላ አሊሂ ወሶሕቢሂ። ማይክ ፍሪ። شكرا استاذ جزاك الله خير الجزاء، جعل الله عز وجل في ميزان حسناتك يوم القيامه. ان شاء الله وندموچنا اتوچ بتمراچو تفسير لا يتياكه يالاچو اجاوطو طيقو ما شاء الله طيقو يا نبرون يزاري متقلالا ازو تفسيرو لا يتملسوا بتلاي يمچرشو يزنجرو نا ياسماو نغر ገና አሁንም አንዳንድ የአረብኛ ዳዕዋዎችን ከዳዕዎች ስንሰማ በእነሱ ጉዳይ እየተበሳጩ ሲጠሯቸው የአብናኡል ቂረደተ ወልኸናዚር ይሏቸዋል። ለቀጣት እንጂ ዝርያው እንዳይባዛ መደረጉን እነዚህም ዳዒዎች የሚያውቁ ከሆነ በዚህ ስም እነዚህን ይሁዶች ወይ በኒ እስራኤሎችን መጥራቱ እንዴት ነው የሚታየው? ምንም አልጠየቅም እንዳልባል ነው። ሌላ ጥያቄ ያላችሁ ያው ተከታታይ ማይክ ያዙ። ቴርስ ማይክ ፍሪ ነው። እሰማለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልብት ደርሷል። ኦኬ። ጥያቄ ምንድነው? ان الذين امنوا ان زعمان يچونت بميلو لاي نو والذين هادو كايدوچو والنصارى ان ذا نصارى نصاراوچو ميونت يني تياكي نصارى بميلو لاي نو للمسيحيين مبال ستت اندونه نو استاذ يرسو ينغرون جن ازيغا ما نو نصارى ما ب يسوع عليه السلام ما نو على مسقلون يميامن كونه وسو املاك عالمونو يميامن تكنيا ከሆኑ ማለት ነው። እንዴት ነው አሁን ያሉትም ማለት ነው የዛ ተቃራኒ የሚያምኑት ማለት ነው ነሳራ ብንላቸው ልንጥራቸው ሊገባው? ጥያቄ ግልጽ ሆነ። ጀዛከላ ኸይር ኡስታዝ። ማይክ ፍሪ። بسم الله بسم الله الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. اندموچ ايتوچ انداو گونوچ سمال دمز جزاك الله خير جزاء استاذنا احمد الدين الله چمرولت الله يرمي افستوت الله سبحانه وتعالى ينبياچ صلى الله عليه وسلم غربيتم گن جنتم الله استاذ جزاكم الله خير بسمانا من نتقم سوچ الله الگ استاذ بمچرشا لا ايات بسطوت تنش ياو لماك يفلكوت نو መቼም ጥያቄ ስጠይቅ ያው ተንፈስ ማለት ደስ ይለኛል። ኢንሻአላህ እየተቀጠንቀጥኩ ነው። ጥያቄ ጥሩ ነው አረለ ይያልኩ ነው። ኡስታዝ በመጨረሻ ላይ ያው ወደ አሳማና ዝንጀሮ ቀየራቸው ሲባል ማለት ያው እንደ ዝንጀሮ ሰውነታቸው እንዳልተቀየረ ያው ነግሮናል። ግን ሌላ እንስሳዎችም አሉ። ግን በአሳማና ዝንጀሮች ለምን አስፈልገ? ኢንሻአላህ እዛ ለትንሽ መብራሪያ ብስጡኝ። በሌላ እንስሳዎች እንዴት ለምን አልተጠቀሰም? ኢንሻአላህ ጀዛኩም الله خير። እኔ ለማለት ነው። ሰላም አለይኩም። ማይክ ፍሪ። بسم الله الحمد لله والصلاة والسلام على رسول الله بزو تياكي يلمي مسلال يلو ثم تياكي وچ يملس تياكي وچ سايهونو بزو وچو يلو كتن بتككل كالما الردات يمتطي مثلن يل ونم چكرين لهم تجماري ما براري رمستت موكران لهم نصارى بزاري وقزي ነሳራ ነኝ ብሎ በትክክል የሚያምን አለ ማለት ያቸግራል። ካመነው ሙስሊም ነው የሚሆነው። አለዛ ደግሞ ያው የተዛባ አመለካከት ነው የሚኖረው በኢሳ ላይ ያለው ማለት ነው። ወይ አምላክ ልጅ ነው ወይ ደግሞ የሶስት አባል ነው የሶስት አማልክት ሶስተኛ ነው ወይም ደግሞ እንግዲህ ራሱ ያምላክ ነው ኢንላሁ ወልመሲሁ ነው ማለት እንደዚህ አይነት ሐሳሰብ እንጂ ትክክለኛው አለ ማለት አይቻለም። ግን ይሄው ነው ያለ ነሳራ አህለል ኪታብ የሚለውን ስም ሰጥቷቸዋል። መሲሂ ማለት መሲህን የሚከተሉ ማለት ነው የሚሆነው ትርጉሙ። ነሱ ራሳቸው እንደዛ ብለው መጥራት ነው ደስ የሚላቸው። እኛ ግን ቁርአን የሰጠውን ስም እንድንጠቀም የተሻለ ነው። ይሄንንም ስም እነሱ ይጠቀሙታል። ናዝራውያን ብለው መጠቀማቸው አልቀረም። አጉልተው የሚሉት እንኳን ያንኛውም ባይሆንም ማለት ነው። ምንም ማሉምን ግን اللفظ الذي اختاره الله عز وجل هو افضل الله በቁርአኑ ላይ የተጠቀመው ቃል የተሻለ ነው። በሙስሊሞች መጽሐፍት ውስጥ ምናልባት ከዛሬ 100 ዓመት በፊት የተጻፉ ሁላቸውም ነሳራም ብለውም ቃል እንጂ አይጠቀሙ። አሁን ይሄ ቅኝ ግዛቱ መጥቶ ሙስሊሙ ዓለም ላይ ተንካለ በኋላ በቃል ደረጃም ጭምር እነሱን እየተከተልን ስለሆነ مصطلحات الإسلام المطبقت تن ينسو مصطلحية تكتل اني قال لنهم اني هي تككل اندال هولانو اني ما استغو مالتين يلو ابو حيدر يالو ننيه ودى عصامانت ويمد زنجورن فتكيروت زراد شوك سوس كمبلا اندال قويم ناسا يو حديث وچالو قدم اكرر رهوت حديث دمو مجم نسل اندال الله چار رقا قطع ስለዚህ እخوانን ለቅራዳ ብሎ መግለጽ ስህተት ነው ቢሆንስ ደሞ ቢሆንም እኮ አንድ ሰው በወንድሙ ወንጀል አይጠየቅም ወይም ደሞ በአባቱ ወንጀል አይጠየቅም ወላ ተዝሩ ወዝረቱ ወዝሩ አኽራ አባቶቻቸው ተቆጥቷል አዎ ምናልባትም አሁን ያለው ሰው የሰው ዘር ባጠቃላይ ወደ ሆነ ካፊር ዘር ማይገባ ላይኖር ይችላል ግን ያ አይደለም ያንዳንዱ ነፍስ ወከፍ በራሱ ነው የሚጠየቀውና እንደ አይነት ቃል መጠቀም ፍጹም ስህተት ነው ብዬ ነው ማምኑ እخوان ልቀይ ምንም አይጎዳቸው ደሞ እነሱንም ሰውየው ዝም ብሎ የራሱን የውስጡን ብሽቀት ለማርካት የሚጠቀሙ ቃል ካልሆነ በስተቀር እخوان ልቀረዳ ስላልካቸው የሚያደርጉትም ከማድረግ የተቆጠቡበት አጋጣሚ የለም ላ ينكي عدوا ولا ينفع صديقا እንደገና ደሞ ተከከለም አይደለም ሳዳ እነሱም እኮ ያ ብና አቢ ጀህል ቢሉ አሁን ይሆናል ወይ ይሄ ዝም ብሎ ሰው በዘር መሳደብ ተገቢ አይደለም ማለት ነው ሌላ ወደ ዝንጆሮን ተቀየሩ ማላልኩም እኔ ተቀይረዋል በነስ القرአን ወንድሜ ወልዳዋ ስላነሳው ማለት ነው ወደ ዝንጆሮን ተቀየሩም ሳይሆን ተቀይረዋል ወደ ዝንጆሮን ወደ አሳማነት እነዛ የተቀየሩት ግን በሰዓቱ ጥፋቱን የፈጸሙት ናቸው እነሱም አልቀዋል አሁን ያለው ዝንጆሮ የዛ ዘር አይደለም ከዛም በፊት የነበረ አሁንም ዘሩ የከተለ አላህ ይቆያል እስካለው ድረስ የሚቆይ ነው ስለዚህ ከዚህ ጋር ማገናኘት አይቻለም ነው በርግጥ አንዳንድ አባባሎች አሉ አካላቸው ወደ ዝንጆሮ ተቀየረ ማለት ሳይሆን አሳሰባቸው ከሰውነት ወደ እንስሳነት ተቀየሩ ማለት ነው እንደ ከመثل الحمار يحمل اسفارا كمثل الكلب تحمل عليه الهث እንደዛ እንደዛ በመሳሌ መልኩ ነው የተገለጸው ብሎ ነው የሚሉት صحيح ግን ያው ተቀይረዋል የሚለው ነው ማለት ነው እንግዲህ የደረሰኝ ጥያቄ እነዚህ ሆናቸው ሌላ ጥያቄ ካለ መጠየቅ ትችላላችሁ اتفضلوا حياكم الله السلام عليكم ورحمه الله وبركاته سمعتوا ان شاء الله اوكي جزاكم الله خير استاذ الله يجمر اللوت اني دمو طياقي مندنا الله سبحانه وتعالى انقدي بايا 60ኛው አያ ላይ فانفجرت منه 12 عينا ميلون بمملكت نو ان الله سبحانه وتعالى انقدي بيغوساو نو غوسا ማለት ዘር ከሆነ يعني طياقي የሚመለከተው غوسا ማለት ዘር ከሆነ ነው እና ያንዳንዱ ለያንዳንዱ ዘር الله سبحانه وتعالى የሚጠጡትን ውሃ በያንዳንዱ ዘር ካረገላቸውና ውሃ ካመነጨላቸው ከዚህ ተነስተን እንግዲህ የሰው ልጆች በራሱ ዘር እድር የመሳሰሉት ገንጠል ብሎ ከሌሎች ዘር አንድ ላይ ሆኖ እንደዚህ አይነት ነገሮች እድሮችን የመሳሰሉት ማድረጉ ችግር አለው ችግር የለውም ይቻላል ወይስ አይቻልም ይሄን የጠየቁበት ምክንያት በተለይ ውጭ ያለ ነው ሰዎች በአሁኑ ሰዓት በጣም በዘር እድርድር እየተባለ ወደዛ የተሰባሰበ የዲኖን ቦታ ወይንም ደሞ ሙሴ ማይክ ለቀሸ ሙሴሃ ማለሽ ሙሴሃ አልጨረሽም ማይኬጅ እና ጨርሻለሁ ወይ አልጨረሽም? ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ ሰላም አለይኩም ኦኬ ወራህመቱላሂ ወበረካቱ። አሁን ሲሰማል ይሰማል። ኦኬ የቱ ጋር እንደቆመ አላውቅም። እኔ ጨርሼ መውረዴ ነው። ኸይር ኢንሻአላህ። ያው ጥያቄውን ልድገመው መሰለኝ። ይሄ አላህ 60ኛው አያ ላይ ለእያንዳንዱ እንትኖች ጎሳዎች ውሃ ካመነጭላቸው ከዚህ ተነስተን አላህ ሱብሓነሁ ወተዓላ እንግዲህ ውሃውን እንደዚህ በዘር በጎሳ ለይቶ ካስቀመጠላቸው የሰው ልጆች በአሁኑ ሰዓት በምናየው ሁኔታ በዘር በምን ተከፋፍለው እያንዳንዱ የራሱን እድር አቋቁሞ በዘር ሆኖ ማለትም አብሮ መኖርና አብሮ እንትን ማለቱ አይሰማም? ኸይር ኢንሻአላህ። ወደ ነው እሺ። ተሰምቷል። ጥያቄውንም ተረድቻለሁኝ። መልስ መልሳለሁ። ሌላ ጥያቄ ያለው ካለ ከዛ በኋላ ይጠይቃል። እህታችን የጠየቀችው ፈንፈጀረት ሚንሁ ስነተ አሽረተ ዐይነን 12 ምንጮች ለበኒ እስራኤል ፈለቁ ከሚለው ለእያንዳንዱ ጎሳ ለብቻው ስለሆነ ከዚህ ተነስተን በጎሳ መሰባሰብ ይቻላል ማለትን ማግኘት እንችላለን ወይ አይነት ነገር ነው። መሰረቱ ይሄ የታሪክ ነው እንጂ ያወራው ህግ አይደለም፣ ሸርዕ አይደለም። እንደዚህ በጎሳ በ12 በ14 ተከፋፈሉ ለማለት ሳይሆን ያን ሰዓት የተከሰተውን ነገር ነው አላህ ሱብሓነሁ ወተዓላ የነገረን። ስለዚህ ያ ደሊል አይሆንም። አላህ ሱብሓነሁ ወተዓላ የተለያየ ጎሳ አድርጎ ለምን እንደፈጠረን ራሱ በቁርአኑ ነግሮናል። ያ አዩሃ الناس انا خلقناكم من ذكر وانثى وجعلناكم شعوبا وقبائل እናንተ ሰዎች ሆይ እኛ እናንተን ከወንድና ከሴት ፈጥረናችኋል፣ ጎሳዎችና ነገዶች አድርገንም ፈጥረናችኋል አለና እንድትከፋፈሉ ሳይሆን የሚለው ሊተዓረፉ ነው የሚለው እንድትተዋወቁ ነው። እገሌ የነገሌ ተወላጅ፣ እገሌ የዚህ አካባቢ ሰው የሆነው ብለን እንድናውቀውና አንዱ አንዱን በራሱ ዘር ቢያስተዋውቅ ያ ችግር የለውም። እንደገና ደግሞ ለዘሩም ሆነ ለማንም ሰው መጥቀም የቻለውን ያህል ቢጠቅምም ችግር የለውም። ማን استطاع ينفع انسانا فلينفع መጥቀም የቻለ ይጥቀም፣ ምንም ችግር የለውም። በአካባቢው ላይ ለምሳሌ ውሃ ቢያፈልቅ፣ መድረሳ ቢሰራ፣ ልማት ቢያለባ፣ ችግረኞችን ቢረዳ በሚያውቀውና በተወለደበት አካባቢ በዘሩና በቤተሰቡ ሲለተ ረሒም ቢያደርግ እሱም በጎ ነገር ነው። አሁን ያለው ነገር ግን ያ ሳይሆን እንግዲህ በየቦታው እየተፈጠረ ያለው በዘርና በቋንቋ መናቆርና መጣላት ነው ያለው። ይሄ ነው እስልምና ደግሞ የማይቀበለው። ሊተዓረፉ ነው አላህ ከፋፍሎ የፈጠረው፣ ለመተዋወቅ ነው እንጂ ለመናቆር ለመጋጨት አይደለም። ደግሞ አንዱ ዘር ከሌላው ራሱን ከፍ ለማድረግ አይደለም። አታውቅም እንደኛ እኮ ታሪካችን ስንት ምናምን ያለፈን ነገር እየቆጠረ ሌላውን ዝቅ ለማድረግ ከሆነ ያ የተጠላ ነው። እዛቹ አያ ላይ ምንድነው የሚለው? ሊተዓረፉ ካለ በኋላ ኢና አክረመኩም ዒንደላህ አትቃኩም፣ ከእናንተ መካከል ትልቅ ሰው ማለት አላህን ፈሪው ነው ነው የሚለው እንጂ የማንም ዘር ስለሆነ ትልቅ ሊሆን አይችልም። ወላ ለምን የነብይ ልጅ አይሆንም? የነብይ ልጆች ሆነው እርግማን የሰፈረባቸውና ከአላህ የተባረሩ አሉ። ያቡነየር ከመዓና እያሉት ነቢዩላህ ኑህ ዓለይሂ ሰላም እንግዲህ ከዚህ የበለጠ ዘር በዛን ሰዓት አልነበረም። እኛ ጋር አሁን እያሉት አንተ ጋር አልሆንም አላቸው። ፈካነ ምን አልሙቅረጢን ነው የሚለው አላህ ከውሃ ከዋጣቸውና ከጠፉት ነው የሆነው ከኩፋሮቹ ጋር ማለት ነው። ረቢ ላ ተዘር ዓላ አርድ ምን አልካፊሪን ደያረን ብለው ዱዓ ሲያረጉ ልጃቸውን ጀምሮ ነው አጣልፎ የወሰደው። የኑህ ሚስቶችና የሉጥ ሚስት ሁለቱን አንስተዋል አላህ። ምንም አልጠቀመም እንግዲህ ከነዛ ታላላቅ አንቢያዎች ጋራ በትዳር መጣመርና አብሮ መኖር በእምነት ስላልተገናኙ አልጠቀመም። እነሁ ለይሰ ሚን አህሊከ እነሁ አምሩን ገይሩ ሳሊሕ ነው የተባለው እና በነቢያችን ላ ስለም ሐዲስ ደግሞ በጣም ብዙ ሐዲሶች ናቸው የመጡት። ይሄን ዘረኝነትን አንስተው ደዑሃ ፈኢንሃ ሙንቲና ብለዋል። ተውት፣ ይሄ ጥንብ ነው ብሎ ነው የገለጹት። የነቢዩ አነጋገር ነው የኔ አይደለም። ፊ ሰሒሕ ሙስሊም በመጣ ሐዲስ ነቢ ስለ ሰለም አርበዑ ምን ኡመት ፊ ኡመት ምን አምር ልጃሂልያ፣ አራት ነገሮች እኔ ኡመት ውስጥ ይኖራሉ ግን የጃሂልያ ስራ ናቸው አሉ። ላ የትርኩነሁም አይተዋቸውም። አልፈክሩ ቢልአሕሳብ፣ በዝና በክብር መፎካከር፣ ገሌ ዘር ነኝ ገሌ ልጅ ነኝ የገሌ እንደዚህ ነን ብላ ደግሞ መፎከር ማለት ነው። ወአጣዕኑ ፊል አንሳብ፣ የሌላውን ሰው ዘር መተቸት፣ እነዚህ እነገሌዎቹ ብሎ መተቸት ማለት ነው። በዘሩ ሰውየው መውጋት፣ ወልእስትስቃኡ ቢንጁም፣ ዝናብን ከዳመና ማን ነው ከከዋክብት ጋር አስተሳስሮ እንዲህ አይነት ኮከብ ከመጣ እንዲህ አይነት ዝናብ ይመጣል፣ የጠንቋዮች ስራ ማለት ነው። ወይንም ደግሞ ወኒያሐ፣ ሰው የሞተ ጊዜ ድምፅን ከፍ አድርጎ ማልቀስ የጃሂልያ ስራዎች ናቸው ብለው ገልጸዋል። ሌሎችም ብዙ ሀዲሶች አሉ እንግዲህ በዚህ ማዕና የመጡ። ሙስሊም አጠቃላይ በሙስሊምነቱ አንድ ነው መሆን ያለበት። ያ ማለት በቤተሰቡ ጋራ መሰባሰብ ወይም ደግሞ መገናኘት ወይም መረዳዳት ኃጢአት ነው ማለት አይደለም። ችግር የለውም። ሙስሊም ሙስሊሙን ወንድሙን በዝምድናም ጭምር ማለት ነው የስጋ ዘመድ የሚሆነው ቢረዳው ቢያግዘው አብሮት ቢቆም ምንም ችግር የለውም። ግን የእኛ ቤተሰብ ወይም የእኛ ዘር ወይም የእኛን ቋንቋ ተናጋሪ ከሌላው በላይ ነው ብሎ የሚያስብ ከሆነ ይሄ ስህተት ነው፣ በጣም ወንጀል ነው። ሁሉም ከአፈር ነው የተፈጠረው። ሁሉም ደግሞ እንደ የስራው ነገ ጀነት መግባት የቻለ ሰው ነው ስኬታማ ማለት። ፈመን ዙሕዚሐ አን ናር ወኡድኺለ ልጀነተ ፈቀድ ፋዝ፣ ያ ደግሞ የማይታወቅ ነገር ነው እና ይሄንን አላህ ለሕክማ ብሎ ለጥቅም ብሎ የፈጠረውን ነገር ለመከፋፈል እና ለመቃረን ልንጠቀመው አይገባም ነው። ወላሁ አዕለም። ማይክ ፍሪ። ኡስታዝ አፍዋን፣ ጀስት አንድ ለበለጠ ለማወቅ ፈልጌ ነው። እነዛ የገደላቸው ነቢያቶችን ያለ አግባብ የሚል ማለት ነው የተገደሉት ነቢያት ልናቀ እንችላለን? በስም ጀዛከላ ኸይረ ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። ኡስታዝ፣ ያው አሁን የተጀመረው ጥያቄ ትንሽ እንደውም በሌላም ጊዜ ቢሆን ሰፋ አድርገው ትምህርት ቢሰጡበት ደስ ይላል። አንዳንዴ ባንድ ለምሳሌ የሆነ ብሔር ብሔረሰብ ሊሆን ይችላል። በአንዱ ብሔረሰብ ላይ ለምሳሌ ቸርነት ሊኖር ይችላል፣ በአንዱ ላይ ደግሞ የሆነ ጥሩ ባህሪ ደግሞ ሊኖር ይችላል። በተቃራኒ ደግሞ አንድኛው ላይ መጥፎ የሆነ በቃ የሚታወቅበት መስሎ የሚታይ ነገር አለ፣ በአንድ ቦታ ላይ ደግሞ አይኖርም። በዚህ የተነሳ ብዙ ጊዜ አንዳንድ እንትኖች ያጋጥማሉ። አይ ያንተ እኮ እንደዚህ ናቸው፣ ያንተ እኮ እንደዚህ ናቸው በመባባል የጥላቻ እና ወደ ጭቅጭቅ የሚሄድበት ነገር ብዙ ጊዜ ያጋጥማል። በተለይ የተለያዩ ብሔረሰቦች ሁነን ያን ከምንኖርበት አካባቢ ማለት ነው። ይሄም አልፎ እንደውም ሀታ ውጮች እንኳ ላይ ይደርሳል ማለት ነው። ሀታ ሙሉ በሙሉ የዚህ ሀገር ዜጋ እኮ እንደዚህ ነው ብሎም እስከ መሳደብም ሁሉንም እስከዛ የምንደርስበት ሁኔታ አለ። ለምሳሌ አንዳንድ ኤስያ ውስጥ እንደ ባንግላዴሽ ለምን እንደ ትንሽ ዘዒፍ ስለሆኑ እዚህ ሀገር እንደ ስድብ የምንጠቀምበት ሁኔታ አለ። አንተ ባንጋሊ ብለን የምንልበት አለ፣ አንተ ሂንድ የምንልበት አለ። ሀቂቃውን ስናየው ግን ከኛ የሚሻሉበት ጎን ደግሞ የሚበልጥም ይሆናል እኮ። ግን እንደዚህ እንባባል ያለ ሁለተኛ ጥያቄ ደግሞ ይሄ እንዴት ታውታላቸው ነው። ሁለተኛው ጥያቄ አንድን ሰው ሲጠላ ነው ቋንቋው የሚጠላው። እኔ በራሴ አስተያየት ማለት ነው። አሁን ለምሳሌ አብዛኛው ሙስሊም ያው ከይሁዶች ጋር ከሚያደርጉት የተነሳ ይሁዶችን የመጥላት እና ሁሉንም ሳይሆን በተለይ እስራኤል የምትባለው ሀገር በሙስሊሙ መታደስበት ሁኔታ ይታላል። እና ሀታ ቋንቋቸው እንኳን የማይወድ ሰው ነው ያለው በአብዛኛው ሲታይ ማለት ነው። ይሄ ተነሳው ነሱን በመጥላት የተነሳ እስከ ቋንቋቸው እስከ መጥላት ደረሰ ማለት ነው። እና አንዳንድ ሰዎች ለራሱ በእኛ ደረጃ እንዴት ነው ብዙ ደስ የማይሉ ነገሮች ይነገራሉ። ሀታ ቋንቋውን እስከ መጥላት እንግዲህ ቋንቋውን መጥላት እንግዲህ ከሰውየው ጥላቻ የመጣ ሊሆን ይችላል ቋንቋውን የሚጠላው። እዚህ ላይ ሰፋ ያለ አስተያየት ቢሰጡ እኔ ቀልቤን የሰበረኝ ነገር ከትናንት ያጋጠመ ስላለ ነው። ጥሩ ወንድሜ ነው። አብረን የምንሰግድ አብረን የምንበላ አብረን የምንጠጣ ነን። ነገር ግን በአጋጣሚ ያው በሌላ ቋንቋ ሲናገር ትችያለሽ ወይ አማርኛ ይላል አላቅም አለችው። እንኳንም ያላወቅሽ ብሎ አላት። ይህን ሲላት እኔ አላቅም የኛውን ቋንቋ፣ ነገር ግን አንድ ሌላ ምችል ስለነበረች እንዴት ይህን ትላለህ ብላ ስትለው ምንድን ነው ያላት ብዬ ስጠይቅ እንደዚህ እኮ ነው ያላት ብላ ነገረች። እኔ አሁን በእሱ ላይ ትንሽ ቀልቤ እንትን ብሎብኛል። እና ይህንን ለወደፊትም እንደው ሌላ ፕሮግራም የሚይዘው ቢሆን ለህዝቡ ትልቅ ትምህርት በዚህ በኩል ቢሰጥ ምን ይመስለዋል ነው። ጀዛኩሙላህ ማይክ ፍሪ። እንጂ ማይክ ማንሳት አልቻለም፣ ጠብቄ ነበር። ይህንን እንግዲህ ልመልስ። አንድ ቶፒክ ላይ ረጅም ማብራሪያ መስጠት በዚህ በደርስ ላይ ከተነሳንበት ያወጣናል። ብዙ ማብራሪያ መስጠት አልፈልግም። ለማንኛውም የተጠየቁትን ጥያቄዎች አጠር ባለመልኩ ለመመለስ ያህል የተገደለው ነቢይ ማን ነው የሚለው በቁርአን በሱና እገሌ የተባለ ነቢይ ተገሏል ብሎ አይገልጽም። በቂሳ ደረጃ ግን ከተገደሉ ነቢዮች መካከል ነቢዩላህ ዘከርያን ያነሳሉ፣ ነቢዩላህ ያሕያን ያነሳሉ። እንደውም በርከት ያሉ አንቢያዎችንም ይጠቅሳሉ። አላሁ አዕለም። ግን ያንን የተገደለው ነቢይ እገሌ ብለን ማወቅ ባንችልም ነቢይ መግደላቸውን በግልጽ ቁርአን ገልጿል። አንድ ሳይሆን ብዙ እንደሆነም ጭምር ነው የሚገልጸው። ወየቅትሉን ነቢይን ብሏል እዚህ በቀራ ላይ። ሌላ ቦታ ላይ ደግሞ ወየቅትሉን አንቢያ ይላል፣ በጀምዕ ነው። ስለዚህ በርከት ያሉ አንቢያዎች በእነዚህ ሰዎች እጅ እንደሞቱ በግልጽ ይታወቃል ማለት ነው። ሌላው ያው በዘር ጉዳይ ላይ የተነሳው ቋንቋም ሆነ ዘር፣ ማንም ሰው ዘሩን መርጦ የተፈጠረ የለም። ማንም አካል እኔ የገሌ ዘር መሆን አለብኝ ብሎ በራሱ ውሳኔ የሆነ የለም። አላህ ሲፈልግ ነው በራሱ ጊዜ የፈጠረው። ስለዚህ እንደው ጥሩ እንኳ ቤተሰብ ከሚባል ቢወጣ ያንን ነገር መኩራሪያ ሊያደርገው የእሱ ብቃት ሲሆን ነው አንድ ሰው ራሱን ሊያደንቅበት የሚችለው። እንደው ራሱን ማድነቅ ተገቢ እንኳ ባይሆን የእሱ ጥረት ቢኖርበት፣ አዎ በአጋጣሚ ቢቁድረት አልቃድር የሆነን ነገር አሁን አንድ ሰው ተነስቶ ራሱን ሊያደንቅበት፣ እኔ አቅሉ ራሱ እንዴት እንደሚቀበል አላውቅም። ሌላው ደግሞ ማንም ሰው ይህን እንደ ቃዕዳ ያዙት፣ ሌላን ሰው የሚያናንቅ ከሆነ ራሱን እንደሚያደንቅ ወቁ። ሌላን ሰው በዘረኝነት የሚተች ከሆነ ብዙ ጊዜ ደጋግሞ እገሌ ደግሞ እነዚህ ናቸው እነገሌ የሚል ከሆነ እኔ ይሻላለሁ እያለ ነው ይሄ ሰው ያለው ማለት ነው። ይሄ በሽታ ነው። ቋንቋዎችን አላህ ነው የፈጠረው። ነቢዩ ስላ ሰለም ሰሓቦ የይሁዳ ቋንቋ እንዲማር ያዘዙት ሰሓቢ አለ፣ መልእክት ለማድረስ ማለት ነው። እኛ ማውገዝ ያለብን ስራን ነው፣ ድርጊትን ነው። መጥፎ ከሆነ መጥፎ ነው ተብሎ ሊገለጽ ይገባል፣ ልንርቀው ይገባል። ጥሩ ከሆነ ደግሞ ጥሩ ነው ብለን ልናደንቅና ልናበረታታው ለመከተል ለምንጣጣር ይገባል ማለት ነው እንጂ አንዱን ዘሩ ኤሽያ ይሁን አፍሪካ ይሁን ነጭ ይሁን ጥቁር ይሁን ላ ፈድላ ሊዓረቢይን ዓላ አጀሚይን ወላ ሊአብየድ ዓላ አስወድ ኢላ ቢተቅዋ ኩልኩም ምን አደም ወአደም ምን ቱራብ። ዲን አልእስላም ግልጽ አቋም ነው የያዘው በዚህ ጉዳይ ላይ። ሁላችሁም የአደም ናችሁ። ይህም ነው የሰው እኩልነት ማለትም ራሱ በቁርአን በሱና ነው የታወጀው። ሁሉም ካፈር ነው የመጣው። ከለሩን ቢሆን መርጦ ራሱ ላይ ቀለም የቀባ ሰው የለም። الله سيفلق تقول أرجو يفترها سيفلق كي أرجو يفترها هو الذي يصوركم في الأرحام كيف يشاء لا إله إلا هو نفلق أرجو سو مفترو الله نو سو على الرقم الله نو يفلق إنساس أرجو لفترو يجلال يفلق دينقال أرجو يجلال يصف كارنوي ما نمسو راسو بالفترو نقر لي تنسو راسو ما أقرارتو كزام مال فترفو للاولا يبلاي أكار أرغو راسو مقلس قب زنتنو كف ما يدرغو من دوم زكتن ينتنو ميقلسو انقلي هيني مسلال إيه بليلا ساعت قالو نبستكر كزي بلاي مهيري ميشلاي مسلنجم ما يكفري عند أبو مايك يسمعني يا جماعة. أوكي جزاك الله خير جزاء. أنا كنت جاك يا كودة حالا ملص في تنش. عندنا دي جنكلات هلا جنكلات يوست يمين ملالس لونه هو ياو. بتلي بزي بزنجر وزريا. يزنجر وزريا مالتنا. بتكلى زنجر أسك أيامي كمون وبستكر. بتلي بجلس توقع أبي جو جورو عينو. مدافعنا عندهم كورشم شميتوا بات كعلي مالسنا بس دي القرآن لا بس كله سو ولا تنكروا يبلت يبلت بعد وقت لا يسولج يزن عن كستات عندنا برة بس لي القرآن تني ميان ملاك تونونو ميان عندنا ميان تميلي إنه إيه زرية مالسنا بس لي قط عينة دليل لو يمياس هاي برقت عصنو ستو يمياس تمرون تنالوي دو چنگلاتی وسط ملی میمالان است یا که سلون زنجرون زم بیسای کسوعاری هنلو تزام دو ماله دینو استاس سی مایک فری لیلادی یا که کاره تیجو حالا زب زیون همو کا کاو الشلال قبل الشلال لهي مالتي انا انت ياك قالاچو تيكو اوكي السلام عليكم ورحمه الله وبركاته باي اوكي كدر سوچي يالا تياكي يا وحيدر اندالو نو اونم كدر سوغات اجندت بزو يالاچو نغروچ ادلوم يالوت اونو اندمي سلا زنجورو يالو هيتناغرو كداروينيزم تيوري غار ليازامد يفلگه يمسلنيال اسو اصلن كقران غارا منم ميهد نغر ادلم የሰው ልጅ አንድ ቀን ደዚህ ነበር ብሎ ይሄት ብሎ መላምት ነው ዳርዊን ይሁዲ ነው ይሁዶች ደግሞ ሰው የሚሉት እስራኤላዊ ዘር ያለውን ብቻ ነው ሌላው ሰው መሰል ነው የሚሉት እንግዲህ ያው በጊዜ ብዛት ወደ ሰውነት ለመቀየር ሞክረዋል እንግዲህ አሁን ያሉት ዝንጀሮዎች ደግሞ ለየት ያለ ዝንጀሮነት ኑሮባቸው ነው መሰለኝ ያልተሳካላቸው ወደ ሰውነት ለመምጣት ይሄ ምን ቀቢል الخرافات ነው ዝም ብሎ ተራተረት ነው እንጂ ሰው ነው ገና ከመጀመሪያው ሲፈጠር ዝንጆሮ ነው ወደፊትም ከዝንጆሮነቱ ወደ ሰውነት ይቀየራል ብሎ የሚያመለክት አንዳችም ነገር ቁርአን ላይ የለም ሱነቱላህም አይደለም ያ በቁጣና በወንጀል ሰበብ የተወሰኑ ሰዎች ወደዚህ በቅጣት ተቀይረዋል እነሱ ደግሞ ከሶስት ቀን በላይ እንዳላለፉ ሐዲሶቹን ገልጫለሁ ከዛ ወዲህ ያለው እንግዲህ ዛሬ የሳይንሱም ባለሙያዎች ተረት እንደሆነ አረጋግጠዋል ዳርዊኒዝም ቲዮሪን ማለት ነው እሱም መጀመሪያውንም ቲዮሪ እንጂ ፋክት አልነበረም የሳይንስ ግኝትም አይደለም ሊሆንም አይችልም ዝም ብሎ በግምት ነው ቁራሪት ነበር ከምቁራሪት ምናምን ተራት ነው ይሄን ከቢል አሳጢር ነው ማለት ነው فالانسان انسان ولقد قدرت سوسو نوزن جورو والله أعلم انجلي زي لا يبقى النال يسام من تسوى الله بلان وآخر دعوانا عن الحمد لله رب العالمين والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته أستاذ، جزاك الله خير الجزاء. الله يسلم صيبا، الله يكبرك، الله دميستا. شكرا أستاذ. ماشي يا جماعة، ليك ناتشو دلا ناتشو قول دعوة الله وندماتشن ጥያቄ በሳይለንት ሞድ ዳይቨርት ተደረገች አይደል? ለምን ዝንጀሮና ከርከሮ ተመረጠ አልካለ? ሲቀጡ ዝንጀሮና ከርከሮ ማን እንደሆነ ፈልገ ነበር ታዲያ?